وكذلك جعلناكم أمة وسطا لتكونوا شهداء على الناس ويكون الرسول عليكم شهيدا وما جعلنا القبلة التي كنت عليها إلا لنعلم من يتبع الرسول ممن ينقلب على عقبيه وإن كانت لكبيرة إلا على الذين هدى الله وما كان الله ليضيع إيمانكم إن الله بالناس لرؤوف رحيم قد نرى تقلب وجهك في السماء فلنولينك قبلة ترضاها فولي وجهك شطر المسجد الحرام وحيثما كنتم فولوا وجوهكم شطرة وإن الذين أوتوا الكتاب ليعلمون أنه الحق من ربهم وما الله بغافل عما يعملون ولئن أتيت الذين أوتوا الكتاب بكل آية ما تبعوا قبلتك وما أنت بتابع قبلتهم وما بعضهم بتابع قبلة بعض ولئن اتبعت أهواءهم من بعد ما جاءك من العلم إنك إذا لمن الظالمين وكذلك جعلناكم أمة وسطا لتكونوا شهداء على الناس ويكون الرسول عليكم شهيدا قدم سلتك كلنياون الناك أنهون يسلم النادين اندي مران اتخلو بتمساسا يملكو انانتا أمة محمد መካከለኛ እና ትክክለኛ ህዝቦች አደረግናቸው ይላል አላህ Subhanahu Wa Ta'ala ማለት ዲናቸው እንግዲህ እንደ ይሁዲያም እንደ ነስራንያም ሳይሆን በሁሉም ነገር የሰው ልጅን ስሜት ያዳመጠና የሁሉንም መብት ያመዛዘነ ማንንም የማይጎዳ መካከለኛ አድርገን ነው የደነገግንላችሁ ይላል የነንም ያደረግነው ለምንድነው ሊተኩኑ ሹሃዳ አለናት እናንተ የመል ቂያማ ሲሆን በሌሎቹ ህዝቦች ላይ መስካሪዎች እንድትሆኑ ነው ያለፉትን ህዝቦችና የነብያትን ቂሷ ሁሉ ያካተተ ሆኖ የመል ቂያማ እንግዲህ ኡመቶች ነብያቸው ሊክዱ በሚፈልጉበት ጊዜ እናንተ በመስክርነት እንድትጠሩ አዲሎች ትክክለኞች አደረግናችሁ ወየኩን الرسولو አለይኩም ሸሂዳ መልእክተኛው ደግሞ በእናንተ ላይ ምስክር እንዲሆንም አደረግነ ይላል ማለትም የመል ቂያማ ሲሆን እንግዲህ ህዝቦችን ሁሉ አላህ ይከሰክስና ለፍርድ ያቀርባቸዋል ለዛ ጊዜ ነብዮችን ይጠይቃቸዋል በየጊዜው መርጨ ልካቸው ነበር ህዝቦቻቸው ምን አይነት ምርጥ ሰጧቸው ብሎ ሲጠይቃቸው እኛማ መልእክትን አድርሰናል ግን አብዛኛዎቹ አልተቀበሉም ብለው መልስ ይሰጣሉ ለዛ ጊዜ ህዝቦችን እንደገና በተራቸው ይጠይቃቸዋል ገሌ የተባለ ነብይ ልከንላችሁ ነበር ምን አደረጋችሁ በሚላቸው ጊዜ አንዳንዶቹ አረኛ ነብይ የሚባል ነገር መጥቶልን ወይም አይተናናውቅም በማለት ሸምጥተው ይክዳሉ ማለት ነው ማጃና ምን በሽሪ ወላ ነዲር እንዳለው ይህ ጊዜ ነብዮች ነግረናል መልእክቱን አድርሰናል እነሱ አላየንም አልሰማንም ብለው በሚፋጠጡበት ጊዜ ያው ምስክር ያስፈልጋል ምስክርና ቀርባለን ይላሉ ነብዮቹ ማለት ነው ይሺ ማንን ትጠራላችሁ ሲሏቸው ኡመቱ መሐመድ ይመስክሩልናል ይላሉ ኡመቶች ደግሞ እነሱማ ከኛ በኋላ ቆይተው ዘግይተው የመጡ ናቸውና ስለኛ ሊያውቁ አይችሉም በጊዜው ያልነበረ እንዴት ይመስክሩብናል ብለው ይከራከራሉ ይህ ጊዜ በጊዜው መኖር አለመኖሩ ሳይሆን ስለናንተ ሁኔታ የሚያውቁና የማያውቁ መሆናቸው ነው ዋናው ቁም ነገር የሚያውቁ ከሆኑ መመስከር ይችላሉ ይላል አላህ Subhanahu Wa Ta'ala እና የዛ ጊዜ ይጠየቃሉ ኡመቱ መሐመድ ለምሳሌ ቀውሙ ኑህ እንደዚህ አይነት ክርክር በሚያነሱበት ጊዜ የኑህ ሰዎች ነብዩላህ ኑህን መካድና ማስተባበላቸው እሳቸው ግን መልእክቱን ማድረሳቸውን ታውቃላችሁ ወይ ተብሎ ሲጠየቅ አወን እናቃለን ይላሉ ማለት ነው እንዴት አወቃችሁ በሚባሉበት ጊዜ በነብዩ መሐመድ በኩል ያወረድከው ኪታብ ያንተ አይደለም እንደ ይላሉ አሁን እኔ ነው አንተ ተዋሻለህ እንደ አልዋሽም ታዲያ በዛ ውስጥ በሚገባ እነዚህ ሰዎች ነብዩ ኑህ መጥተው ለ950 አመት ሲመክሯቸውና ሲነግሯቸው ቢቆዩም እነሱ ግን እንቢ ብለው አመፁ በአደጋ እንደተጠፉ ይናገራል የቁርአን እውነት እስከሆነ ድረስ እነዚህ ሰዎች ነብዩ መጥተውላቸው የካዱ ያተባበሉ መሆናቸውን ነው የምናቀው በማለት ይመሰክራሉ ማለት ነው እንደገና ነብዩ መሐመድ ደግሞ ስለኛ ይጠየቃሉ የግዜ እሳቸው ኡመቶች ለምስክርነት ይበቃሉ ወይ ተብለው በሚጠየቁ ጊዜ አዎን ይበቃሉ በሚገባ ያውቁታልና ታሪኩን በማለት ያጠድቁታል ማለት ነው እንደገና በበኩላቸው ደግሞ ከኛው ኡመቴ መካከል የካዱ ያመኑም ካሉ ካዲውንም በከዲቱ ያመነውንም በእምነቱ ይመሰክሩለታል ወይም ይመሰክሩበታል ነብዩ ማለት ነው። እና ይሄ እንግዲህ ሸረፍ ነው ላለፉት ኡመቶች ሁሉ የምስክር ቃል ለመስጠት መጋበዝ ማለት ታማኝነትንና ትክክለኝነትን ያረጋግጣል። ስለዚህ መጀመሪያ በቂብላ ራሳችሁን እንዳስቻላችሁና ከየውዶይ ጥገኝነት እንዳወጣናችሁ በተጨማሪም ደግሞ ዱንያንም አኺራንም አካቶ የሚመራ የሆነ ቁርአን በማውረድ ትክክለኛውን መንገድ እንደመራናችሁ ሁሉ አሁንም ደግሞ ትክክለኞችና ለሌሎች ሁሉ መስካሪዎች አድርገናቸዋል ይላል ማለት ነው። وما جعلنا القبلة التي كنت عليها قديم سين ستتكمبات ينبرچون عطاچا تقبلان نترتو سنغزي انبتگلگلبات على درگنم الا لنعلم من يتبع الرسول ممن ينقلب على عقبيه يا الله ان ملكتنيا كما چرشاو بقراتنت يميكتلون سويه اندگنا تگزي بوالا ودوالا يمياشگشگو ለይተን ለማወቅ አጥበን እንጂ ለሌላ አይደለም ይላል። ማለትም ቅድም እንደተጠቀሰው በበይተል መቅዲስ ቂብላነት ለዘለቄታው እንዲቀጥሉ አስቡ አይደለም መጀመሪያም ያዘዛቸው የሁዶች ጋራ ለመግባባትና ትንቢውን ለማረጋገጥ ያህል ነው። ታዲያ እንደገና ወደ ካዕባ ተመለስ በሚባልበት ጊዜ ለይሁዶችም ሆነ ለሙሽሪኮቹ ፈተና ነበረ ይሄ ማለት ነው። ሙሽሪኮቹ መጀመሪያ የነብዩላህ ኢብራሂም ዲን ተከታይና አዲያሽ ነኝ ብለው ሲነሱ ነብዩ አንተ ኢብራሂም ተከታይ አይደለም ብለው ነው የተቃወሙአቸው ማለት ነው። የኢብራሂም ቂብላ ደግሞ ካዕባ ነው ከመነሻ እስከ መድረሻው። ስለዚህ የሰውዬ የነብዩላህ ኢብራሂም ተከታይ ነኝ ይላል ይሄው አገሩን ሲለውጥ ጊዜ ቂብላውንም ለወጠ። ታዲያ የነብዩላህ ኢብራሂምን ካዕባ ትቶ ወደዛ እየዞረ ምንኛ ተከታይ ነው እያሉ እነሱ መጠራጠር ጀምረው ነበር ማለት ነው። የውዶቹ ደግሞ የኛን ቂብላ ከተከተለ ዲኑንም እንደገና ይቀበለዋል የሚል ተስፋ አድሮባቸው ነበር። የሁለቱንም ከንቱ ተስፋ ለማምከን ነው ይሄን ምርምጃ የተወሰደው ማለት ነው። እነዚህኞቹም የኢብራሂምን ቂብላ ባይተው ኑሮ እንቀበለው ነበር ማለት ጀምሩ ግዜ በሩ ከተቀበላችሁት እንግዲህ ለውጨላችኋለሁ አላቸው። እነዛም ደግሞ ዲኑን ከተቀበለ ቂብላውን ከተቀበለ ዲኑን የሚቀበል ይሆናል ብለው ሲያስቡ የለም ቂብላችሁ ይተውላችኋል እንጂ ዲናችሁን ሳይቀበልም በማለት መለሰባቸው ማለት ነው። ታዲያ ይህንን ቂብላ መጀመሪያውንም እንድትጠቀምበት ያደረኩት ወደ ዞረበት ቢዞር በጌታው ትእዛዝ ነውና እኛ የአላህን ነቢይ ተከትለን እንዛወራለን ምን አለ የሚሉትን ቆራጥ አማኞችና ትናንትና ወደዚህ መጥቶ ነበር ደግሞ ዛሬ ወደዚህ ከተለወጠት የሰው እየደሳላለንም ብለው የሚጠራጠሩና የሚደናገሩትን ለመለየት አስበን ነው ይላል። وما كان الله ليضيع ايمانكم الله ደግሞ ኢማናችሁን ከንቱ የሚያደርግም አይደለም ብላችሁ ማለትም ስግደታችሁን ዋጋ ቢስ ያደርግብናል ብላችሁ አትስጉ ማለት ነው። ይሄን ያለበት ምክንያቱ አሁንም የሁዶቹና ሙናፊቆቹ አሁን እንግዲህ ወደ ሁለት ቂብላ ከተዘዋወረ አንደኛው ስተት መሆኑ አይቀርም ይላሉ። ወይም ቀደም ሲል የነበረበት ስተት ነው ወይም አሁን የተዛወረበት ስተት ነው። እና ምናልባት አሁን የተዛወሩበት ትክክለኛ ከሆነ ቀደም ሲል ለ17 ወራት ያህል ተሰግዱበት የነበረው አቅጣጫ ህገ ወጥ ማለት ነው። በዛ ሁኔታ ላይ እያሉ የሞቱ ሷሃቦች ታዲያ ሲሰግዱ የከረሙት ሶላት ከንቱ ሆነባቸው ማለት ነው። ታዲያ ምኑ ላይ ነው እነዛ ሰዎች ጸደቁ የሚባለው እያሉ ማነወር ጀመሩ። የዚህ ጊዜ ሙእሚኖቹ ስጋት ተሰማቸው። የበይተል መቅዲስን ቂብላ ሽረዋለሁ ሲል እነዛ በተሻረ ቂብላ እየሰገዱ የሞቱት ሰዎች ስራቸው ከንቱ እንደሆነና ሶላታቸው ውድቅ እንደተደረገ አድርገው አጠራጠሯቸው ማለት ነው። ለዛ መልስ ይህንን ቃል አመጣ وما كان الله ليضيع ايمانكم እና ጌታችሁ የኢማናችሁን ዋጋ ከንቱ የሚያደርግባችሁ አይደለም። ኢማን በማለት የተፈለገው አሁን ሶላት ነው። ሶላት የኢማን መለኪያ ነችና ማለት ነው። እነዛማ ተመሻሩ በፊት ነው የሞቱት። እና ሰው ባለበትና በቻለው አቅም ከሰራ እሱ ከሄደ በኋላ በተለወጠው ነገር እንዴት ያለፈው ስራ ይተረዝበታል ብላችሁ ታስባላችሁ? እነዛ በበይተል መቅዲስ እየተጠቀሙ የሄዱትም ሶላታቸው ትክክለኛ ነው፣ የድካም ዋጋቸውን እማሳጣቸው አይደለም። አሁን ደግሞ እንድትዛወሩ ከታዘዛችሁ በኋላ እናንተ በአዲሱ ጨምራችሁ መጠቀም አለባችሁ ማለት እንጂ የፊተኛውን ከንቱ ማድረግ አይደለም ይላል። ኢነላህ ቢናሲ ለረኡፍ ረሂም፣ አላህ ሱብሃነሁ ወተዓላ በሰዎች በተለይም በሙእሚኖች እጅግ አዛኝ ሩሩ የሆነ ጌታ ነውና የሰሩትን ስራ ባልሆነ ምክንያት ከንቱ የሚያደርግባቸው እንዳይመስላችሁ ይላል ማለት ነው። ወደነራ ተቀልበ ወጅህከ ፊሰማኢ፣ ቀደም ሲልም ፊትህ ወደ ሰማይ አቅጣጫ የሚገለባበጥና ደጋግሞ የሚያተኩርና በጉጉት የሚጠብቅ መሆኑን በእርግጥ አይተናል አውቀናል። ፈለንወልየነከ ቂብለተን ተርዳሃ፣ እና በዚህ መሰረት አንተ የምትወዳትና የምትመርጣት ወደ ሆነችው አቅጣጫ በእርግጥ ሳናዛውረህ አንቀርም አላቸው። ቀደም ሲል እንደተጠቀሰው ካዕባ ተወልደው ያደጉበት አካባቢ ላይ በመሆኑ ነቢያችን አለይሂ ሰላቱ ወሰላም በተፈጥሯቸውም የካዕባ ፍቅር ከፍተኛ ነበረ በስሜታቸው ማለት ነው። ስለዚህ ወትሮውንም ወደ በይተል መቅዲስ ዙር ያልኩ ለተወሰነ ጊዜና ለተወሰነ ዓላማ እንጂ አንተ የምትወዳትና አላህ ሱብሓነሁ ወተዓላ ወደዛች እንድትዞር ትእዛዝ ይልክልኝ ይሆናል እያልክ በየጊዜው በጉጉት የምትጠብቀውና ወደ ላይ ጅብሪል ካሁን አያት ይዞ ይመጣል እያልክ አይንህን የምትለዋውጥና የምታተኩር መሆንህን አውቅልሃለሁኝ። በመሆኑም ወደዛች ወደ ጥንታዊና ወደምትወዳት ቂብላ ዙር ብዬ እንደምፈቅድልህ ነው አላቸው። ፈወሊ ወጅሃከ ሸጥረ አልመስጂድ አልሐራም፣ በመሆኑም ወደ ተከበረው መስጂድ አቅጣጫ ፊትህን አዙር። እንግዲህ መዲና ሆነው ወደ ሰሜን ወደ በይተል መቅዲስ ነበረ ዙረው የሚሰግዱት፣ ከዛሬ ጀምረህ ወደ ደቡብ ተለወጥና ወደ ካዕባ ዙረህ ስገድ በማለት ፈቀደላቸው ማለት ነው። ወሐይቱማ ኩንቱም፣ እናንተ አማኞችና ተከታዮችም ደግሞ ባላችሁበት አቅጣጫ ሁሉ በመዲና ከተማ ብቻ ሳይሆን በየትም ሀገር ብትገኙ ማለት ነው፣ ሁሉ ውጁሃኩም ሸጥረሁ፣ ፊቶቻችሁን ወደ መስጂድ አልሐራም አቅጣጫ አዙሩ በማለት አዘዘ። ወኢነ ለዚነ ኡቱል ኪታብ፣ እነዚህ ቀደም ሲል ኪታብ የተሰጡት የሁዶችም ሆነ ክርስቲያኖቹ ለያለሙን አነው ልሐቁ ምን ረቢህም፣ ቂብላችሁ ተጊዜ በኋላ የሚቀየር መሆኑን ከጌታቸው ትክክለኛና የማያጠራጥር እውነት መሆኑን ያውቃሉ። አውቀው ለምቀኝነት ነው እንጂ ሊያደናግሯችሁ እንደዚህ የሚሉት መጀመሪያ በትንቢት ወደ ሁለት ቂብላ የሚሰግድ ነው ተብሎ ተነግሯቸዋልና በሚገባ ነው የዚህን ጉዳይ የሚያውቁትና የነሱን አሉባልታ ግምት አትስጡት ማለቱ ነው። ወመላ ቢጋፊሊን አማ ያዕመሉን፣ እና እነዚህ አውቆ ጠፎች እንዳውም በተውራት በተነገረው መሰረት ወደ ሁለት ቂብላ የሚሰግድ ነው ተብሏልና ይህ ከሆነ ትክክለኛ ነው ብለው መደገፍ ሲገባቸው አንድ ጊዜ ወዲህ ይዞራል፣ ሌላ ጊዜ ወዲህ ይዞራል እያሉ የሚያንቦጫርቁት የሚሰሩት ደባ ቀላል አይደለም እና እነሱ ከሚሰሩት ተንኮል ጌታ የሚዘነጋ እንዳልሆነ ይታወቅ ይላል። እና እንግዲህ በይተል መቅዲስን ከተወሰኑ ወራቶች በኋላ ትተው ወደ ካዕባ እንዙረው እንዲሰግዱ አደረገ ማለት ነው። ነቢዩን ወደዛ ዙረት ስገድ በሚላቸው ጊዜ እሳቸው ጋር ስንሆን ብቻ ነው ወደዛ መዞር ያለብን እንዳይመስላቸው፣ ለኡመቶችም ደግሞ በየትም አቅጣጫ ብትሆኑ ነቢዩ አብረው ቢገኙም ባይገኙም ካሁን ጀምራችሁ ወደ መስጂድ አልሐራም ነው ዙራችሁ መስገድ ያለባችሁ በማለት አረጋገጠ ማለት ነው። ወለኢን አተይተ ለዚነ ኡቱል ኪታበ ቢኩሊ አየቲን ማ ተቢዑ ቂብለተክ፣ እነዚህ ቀደም ሲል ኪታብ የተሰጡ የሆኑትን ህዝቦች አሁን አንተ የዝርክበት አቅጣጫ ትክክለኛ መሆኑን ለማረጋገጥ አስፈላጊውን ሁሉ ማስረጃ ብታመጣና ብትደረድር እነሱ ያንተን ቂብላ እንደ ህጋዊ አድርገው እንደማይቀበሉና እንደማይከተሉ ነው። ምክንያቱም አውቆ ጠፎች ናቸውና የራሳቸውን ኪታብ የካዱ እንደገና ያንተን መረጃ አይቀበሉህም ማለት ነው። ወማ አንተ ቢታቢን ቂብለተሁም፣ አንተም ደግሞ ካሁን በኋላ የእነሱን አቅጣጫ የምትከተል አትሆንም፣ የእነሱ ቂብላ ጥገኛ አላረግህም ማለት ነው። ገና እነሱ ጋር ለመግባባት ተብሎ ያንተን ቂብላ ትተህ ወደ እነሱ ልትሄድ አይፈቀድም ማለት ነው። ወማ ባዕዱሁም ቢታቢዕን ቂብለተ ባዕድ፣ ከእነዚህ ከአህለል ኪታቦች ደግሞ ከፊሉ የሌላውን አቅጣጫ የሚከተልም አይደለም። እነሱ ራሳቸው እንኳን አንተን ሊያጠጉ እስ በርሳቸው እንኳን አይስማሙምና አንዱ የሌላውን አቅጣጫ አይቀበልም ማለት ነው። ማለትም የሁዶቹና ክርስቲያኖቹ ይለያያሉ በዚህ ጉዳይ። የሁዶቹ ወደ በይተል መቅዲስ ሲሰግዱ፣ ክርስቲያኖቹ ደግሞ ወደ ምስራቅ ነው ዙረው የሚሰግዱት። እነሱ እንኳን በተሻረውና በባጢሉ አስተሳሰብ ወደ ማንኛውም ቂብላ አንዞርም፣ ለማንም ጥገኛ አንሆንም ብለው ሁላቸውም በተለያየ አቅጣጫ ነው እየሰገዱ ያሉት። አንተን እንደገና ትክክለኛ መመሪያ የተሰጠን ሰውዬ ወደ እነሱ ማስጠጋት አይችሉም ማለት ነው። ወለይን ተባታ አው ምን ባዲ ማ جاءك من العلم እንደዚህ ግልጽ ያለ መመሪያና ዕውቀት ከደረሰና ከመጣለ በኋላ የነሱን ስሜትና ዝንባሌ የብትከተል ያው ለፖለቲካዊ ጉዳይ እነሱ ጋር ለመስማማትና ነገሩን ለማለዘብለፍ እኔ የሰጠውን መመሪያ ትተህ ወደ እነሱ ፍላጎት ብትሄድ እነከ ኢደለ ሚነ ዛሊሚን አንተ የዛ ጊዜ ራሳቸውን ከበደሉት ጥፋተኞች ትደመራለህ በማለት አስጠነቀቃቸው ማለት ነው። እንግዲህ ለተወሰነ ጊዜ ወደዚህ ለመምጣት የሚፈልጉት ሰዎች ጋራ ለመግባባትና ለመቀራረብ ሲባል ወደ እነሱ ቂብላ እንድትዞር ፈቅጄልህ ነበረ። ካሁን በኋላ ግን ሁላችሁም አንተም ሆነ ተከታዮች ወደ ካዕባ ዙራችሁ መስገድ አለባችሁ። እንደተለመደው የሁዶች ጋራ ለመግባባት ወደ እነሱ ዙረን እንሰግዳለን ብትሉ ግን የኔን ትእዛዝ ጥታችሁ ለጥላቶቻችሁ ይሉንታ ተንበረከካችሁ ማለት ነውና ይህ ከሆነ ደግሞ አንተ ራስህ ከበደለኞችና ከጥፋተኞች ትቆጠራለህ በማለት ጥብቅ ማስጠንቀቂያ ሰጣቸው ማለት ነው። እርግጥ ነብያችን አለይሂ ሰላቱ ወሰለም የጌታቸውን ትእዛዝ ጥሰው ለጥላት ሐሳብ እጅ የሚሰጡ አለመሆናቸው ቢታወቅም ተከታዮቻቸው ተግዜ በኋላ ለፖለቲካ ጉዳይ ለመግባባትና ለጥቅም እያሉ ወደ ጥላቶቻቸው ሐሳብ እንዳያጋድሉ ለማስጠንቀቅ ነው። ለነብዩ እንኳን ያልተፈቀደ ለሌላ አይፈቀድምና በማለት በራሳቸው እንዲተማመኑና የራሳቸውን አቋም እንዲያጠናክሩ ለማድረግ እንጂ ነብዩ ምን ጊዜም ከአላህ ፍቃድ ይወጣሉ ተብሎ የሚፈራና የሚጠረጠር አልነበረም ማለት ነው። الذين آتيناهم الكتاب يعرفونه كما يعرفون أبناءهم إن فريقا منهم لا يكتمون الحق وهم يعلمون الحق من ربك فلا تكونن من الممترين ولكل وجهة هو موليها فاستبقوا الخيرات أينما تكونوا يأتي بكم الله جميعا إن الله على كل شيء قدير ومن حيث خرجت فول وجهك شطر المسجد الحرام وإنه للحق من ربك وما الله بغافل عما تعملون ومن حيث خرجت فول وجهك شطر المسجد الحرام وحيث ما كنتم فولوا وجوهكم شطره لئلا يكون للناس عليكم حجة إلا الذين ظلموا منهم فلا تخشهم واخشوني ولأتم نعمتي عليكم ولعلكم تهتدون الذين آتيناهم الكتاب يعرفونه كما يعرفون أبناءهم إن زياك جمس الكتاب يسطنا الشوري هون وغنوج نبي محمد عليه الصلاة والسلام تنككو ياقوتان يجزال جوچا الشون يمياقوتن ياهل إلال نا ينبي محمد ممتعتنا أقوام الشون تأهل الكتاب علماء وشمكاكل يجزال جوچا الشون የራሳቸው ልጆች መሆናቸውን በእርግጠኝነት እንደሚያውቁና እንደሚያምኑ ያህል ያውቃሉ ነው የሚለው። ወይነ ፈሪቀ منهم ታዳ እንደዚህ ከመሆኑ ጋራ ከአህለል ኪታብ ዑለሞች ከፊሎቹ ለክቱሙን አልሐቀ እውነትን ይደብቃሉ ወሁም ያለሙን እነሱ ያወቁ ይላል። እና እንግዲህ የፈለከውን ማስረጃ ብታመጣ አይቀበሉህም ያለበት ምክንያቱ ነገሩ የመቀኝነትና የተንኮል ስለሆነ ነው። አለበለዚያ አንተ ማስረጃ ሳታመጣም አለል ኪታቦቹ ቂብላ የመለወጡም ጉዳይ ቢሆን ያንተም ትክክለኝነት በእነሱ ዘንዳ በማያጠራጥር መልኩ ተረጋግጦላቸው ነበር። ዳሩ ግን ላንተ እጅ ላለመስጠትና ላለመቸነፍ ነውና የሚከራከሩህ። አንድ ሰው አውቆ የካደና አውቆ ያስተባበለ ሰው የማስረጃ ብዛት ሊመልሰው ስለማይችል ነው እንጂ ነገሩ ከልጆቻቸው የካብራካቸው የወጡ ልጆች የራሳቸው መሆኑ የመሆናቸውን የሚያምኑትና የሚያውቁትን ያህል ያንተን ምንነትና ማንነት ያውቃሉ። ችግሩ ግን እያወቁ የሚደብቁ መሆናቸው ነው ይላል። እና እዚህ ላይ ዑመር ኢብኑል ኸጣብ ረዲየላሁ አንሁ አብዱላህ ኢብኑ ሰላም የተባሉትን የይሁዳ መሪ የነበሩትን ከሰለሙ በኋላ ጠየቋቸው ይባላል። እርሶ ከመስለመዎት በፊት ስለ ነብዩ መሐመድ የነበረዎት ግንዛቤ ምን ያህል ነበር? አላህ የአለል ኪታብ ዑለሞች የነብዩ መሐመድን ነብይነት ከልጆቻቸው ባላነሰ መልኩ ያውቁት ነበር ይላል ብለው ጠየቋቸው ይባላል። ይሄ እንግዲህ የብዙሃኖቹን አቋም ይመስለኛል በዚህ መልኩ የገለጸው። እኔ በግሌ ግን ልጄ የራሴ ልጅ መሆኑን የማምነውን ያህል ሳይሆን ከዛ በበለጠ ነበረ የማምነው አሉ ይባላል። እንዴት አሏቸው? ልጄ እርግጥ ጌቴ ከባለቤት የተጸንሶ መወለዱን ባይና ባውቅም ነቢዩ መሐመድ ነቢይ ነው የሚለውን ያህል ላምንበት አልችልም አሉ ይባላል። ለምን ቢሏቸው ልጄን ጸንሼ ወለድኩልህ ካንተ ብላ የነገረችኝ ሚስቴ ናት። እርግጥ ሚስቴን አምናታለሁኝ፣ ግን ነቢዩ መሐመድን እልከዋለሁኝ ብሎ የተናገረውና ባለው መሰረት የላከው አላህ ነው እና በሱ በኩል የመጣውንም ቁርአን የሚያወርደው ጅብሪል ነው። አላህና ጅብሪል የነገሩኝን ነገር እንዴት ሚስቴ እንደነገረችኝ አድርጌ ወስደዋለሁኝ? ሚስቴ አላህን ካልፈራች በገዛ ቤቴ ሌላ ሰው ጋራ ልትባልግና በእኔ ስም ያልሆነ ልጅ ልትወልድልኝ ትችላለች። አላህና ጅብሪል ግን እንዲህ አይነት ኺያና ያረጋሉ ብዬ ስለማልጠረጥር እሱ የነገረኝን በጣም አልቄ ነው የማውቀውና የማምነው በማለት ገለጹ ይባላል። ይህ ጊዜ ዑመር ደስ ብሏቸው ግንባራቸውን ሳሟቸው እና ልክ አላህ ያለውን አረጋገጡት ማለት ነው። አልሐቁ ሚን ረቢክ ፈላ ተኩነነ ሚነል ሙምተሪን። ስለዚህ እውነቱ ከጌታ በኩል ገብቶ መጥቷልና አንተ ከተጠራጣሪዎች እንዳትሆን ይላል አላህ። አላህ እንግዲህ ነቢዩ መሐመድ የመላክንም ጉዳይ እንደገና ቂብላቸውን አንድ ጊዜ ወደ ቤተል መቅዲስ ሌላ ጊዜ ወደ ካዕባ የመመለሱንም ጉዳይ ቀደም ሲል ተናግሮ በዛ መሰረት ደግሞ አሁን በገቢር አረጋግጦታልና ካሁን በኋላ ይሄ ወደዚህ ለምን ተዘዋወረ ወደዚህ ለምን ተመለሰ እያሉ ቢያምታቱ በእነሱ ውዥንብር አንተ መጠራጠር የለብህም፣ ከጌታ በኩል እውነቱ በሚገባ ተረጋግጧልና ይላል ማለት ነው። ወሊኩልን ውጅሃቱን፣ ለማንኛውም ኡመት የራሱ የሆነ አቅጣጫ ይኖረዋል። ሆም ወሊሃ፣ እና ያ ህዝብ በጊዜው በታዘዘው መሰረት ፊቱን የሚያዞርበት የኢባዳ አቅጣጫ ይኖረዋልና ለይሁዶቹም በጊዜያቸው ቤተል መቅዲስ ተፈቅዶላቸዋል። ክርስቲያኖቹም ደግሞ ተፈቅዶላቸውም ባይሆን ራሳቸው ያው በመሰላቸው ወደ ቤተል መቅዲስ መዞርን ትተው ወደ ምስራቅ ዙረዋል። ያው በስተትም ቢሆን የራሳቸው አቅጣጫ መባሉ አልቀረም ማለት ነው። እናንተም ደግሞ በጌታችሁ ትእዛዝ ወደ ካዕባ እንድትዞሩ ታዛችኋልና ለሁሉም የእምነት ተከታይ ነኝ ባይ የራሱ የሆነ አቅጣጫ ተደርጎለታል ማለት ነው። በመሆኑም ካሁን በኋላ ለሌሎቹ ጥገኞች መሆን የለባችሁም፣ በራሳችሁ አቅጣጫ ብቻ መጽናት አለባችሁ። ፈተቢቁል ኸይራት፣ ዋናው እገሌ ወደዚህ ዞረ እገሌ ወደዛ ዞረ ማለቱ ሳይሆን አላህ ባዘዘው መሰረት መልካምን ነገር ለመስራት መሽቀዳደሙና መሻማቱ ነውና ቁም ነገሩ። ሁላችሁም በእያላችሁበት አላህ የወደደውን በጎ ነገር ለማብዛትና ለማትረፍ ተሽቀዳደሙና ተወዳደሩ። አይነማ ተኩኑ የእቲ ቢኩም አላሁ ጀሚያ፣ በየትም ቦታ ብትሆኑ አላህ ስብሓነሁ ወተዓላ የውመል ቂያማ አሰባስቦ ለፍርድ ያመጣችኋልና ያቀርባችኋል። የዛ ጊዜ ወደዚህ ዞርክ ወደዛ ዞርክ ማለት ሳይሆን አላህ ሱብሓነሁ ወተዓላ ያዘዘህን ነገር ሰራ አልሰራ የሚለው ጥያቄ ነውና የሚቀርብላችሁ። በቂብላ መጨቃጨቁን ተውና በአጠቃላይ መልኩ አላህ ያዘዛችሁን ነገር በመስራት ላይ በማትኮር ተሽቀዳደሙና ተረባረቡ ማለቱ ነው። ቂብላም ከዛ ውስጥ ይገባል አላህ እስካዘዘው ድረስ ማለት ነው። ኢነላህ አላ ኩሊ ሸይን ቀዲር፣ እና አላህ ሱብሓነሁ ወተዓላ በማንኛውም ነገር ላይ ችሎታው የላቀ የሆነ ጌታ ነውና እሱ ወደዚህ ዙሩ ካለ በሌላ ሰዎች ሀሳብ የጌታ ትእዛዝ ሊታጠፍ አይገባውምና እኔ ባዘዝኩት መሰረት ከዛሬ ጀምራችሁ ወደ ካዕባ በመስገድ በርቱ፣ ማንኛውንም ምን ያዘዝኳችሁን ኸይራት ሁሉ ደግሞ በትጋትና በንቃት ለመስራት ተቀሳቀሱ ማለቱ ነው። ወሚን ሀይቱ ኸረጅተ፣ በየቱም አቅጣጫ ብትወጣ ከከተማ ፈወሊ ወጅሃከ ሸጥረ አልመስጂድ አልሐራም፣ ፊትህን ወደ ተከበረው መስጂድ አቅጣጫ ዙረህ ነው መስገድ ያለብህ አለ። መጀመሪያ እንግዲህ መዲና ከተማ እያሉ ነበረ ፈለንወሊየነከ ቂብለተን ተርዷሃ በማለት ፈወሊ ወጅሃከ ያላቸው እና መዲና ከተማ እስካለው ድረስ ነው ወደ ካዕባ ዙሬ መስገድ ያለብኝ ብለው ለስራ ጉዳይ ወይም ለጅሃድ ወደ ሌላ አቅጣጫ ሲሄዱ ግን ወዲየትኛው ልስገድ ብለው እንደገና ሸክ እንዳይገባባቸው በሚገባ ለማረጋጀት እዚህ መኖሪያ ከተማ እያለ ብቻ ሳይሆን ከሱም በወጣበት ጊዜ ወደ ምስራቅም ወደ ምዕራብም ወደ ደቡብም ወደ ሰሜንም ሂድ ፈለከው ሀገር ብትሆንም ለመስገድ በምትፈልግበት ጊዜ ወደ ተከበረው መስጂድ ወደ መስጂድ አልሐራም ብቻ ነው ዙረ መስገድ ያለብህ አላቸው። ወኢነሁ ለልሐቁ ሚን ረቢክ እና የመስጂድ አልሐራም ቂብላነት ከጌታ በኩል አማራጭ ለለው ትክክለኛ እውነት መሆኑን እወቅ አላቸው። የሁዶቹ እንግዲህ ብዙ ውዥንብር ስለሚያረጉ ጥርጣሬ እንዲያስገቡባቸው ደጋግሞ አረጋገጠላቸው ማለት ነው። ወመላህ ቢጋፊልን አማ ተዓመሉን እናንተ የሰው ልጆች ከምትሰሩት ስራ ጌታ የሚዘነጋ አይደለምና ማንኛውም ሰው እንግዲህ በጥፋቱም ሆነ በልማቱ ጌታ ባዘዘው መሰረት ከሄደ ጌታ ወረታውን ይሰጠዋል። ጌታ ባለው ተቃራኒ ከሄደ ደግሞ በጥፋቱ ይጠይቀዋል እንጂ እንዲሁ በግደለሽነት የሚታለፍ ነገር የሌለ መሆኑን ወቁና ተጠንቀቁ ማለቱ ነው። ወሚን ሀይቱ ከረጅተ አሁንም ደግሞ አለውኝ በየቱም ማቅጣጫ ብትወጣ ተወሊ ወጃከ ሸጥረል መስጂድ አልሐራም ለመስጂድ በምታስብበት ጊዜ ፊትህን ወደ ተከበረው መስጂድ ወደ ካዕባ ብቻ ነው ዙረ መስገድ ያለብህ አላቸው። ወሀይቱማ ኩንቱም አንተ መሪው ብቻ ሳትሆን ደግሞ ተከታዮችም ጭምር በየትም ማቅጣጫ ብትሆኑ በላቸው ተወሉ ጅዋኩም ፊቶቻችሁን አዙሩ ሸጥረሁ ወደ መስጂድ አልሐራም አቅጣጫ ይህንንም ያደረግኩበት ሊአላ የኩነ ሊናሲ አለይኩም ሑጃ ለሌሎቹ ህዝቦች በእናንተ ላይ የመከራከሪያ ነጥቦች እንዳይኖሯቸው ነው ይላል። ማለትም ቅድም እንደተጠቀሰው የሁዶቹ አንዳንዶቹ እውነቱን ያወቁት ቢደግፉም እንኳን ብዙዎቹ ወስላቶች ታዲያ የአላ መልእክተኛ ከሆነ ቀደም ሲል ይዞት የነበረውን አቅጣጫ ትቶ እኛ ጋር ሲመጣ ወደ እኛ ቂብላ ምን አዛወረው? ይህ ፖለቲካ ሰው ስለሆነ እኛ ጋር ለመግባባት ያደረገው ዘዴ ነው እያሉ አንተን እንግዲህ ነቢይ ላለመሆንህ እንደ ማስረጃ እየተጠቀሙበት ነው ማለት ነው። ሙሽሪኮቹ ደግሞ ቀደም ሲል የኢብራሂምን ቂብላ አከብራለሁ ይችል ነበር፣ አገሩን ለቆ ሲሄድ ግን የኢብራሂምን ቂብላ ወደ ጀርባ ትቶ እንደገና ወደ ይሁዳ ቂብላ ዞረ። ታዲያ ምን ላይ ነው ነቢይነቱ? ይህ ፖለቲካ ሰው ኖር ባይ ነው እንጂ እያሉ እነሱን በአቅማቸው ይተቹ ነበረ ማለት ነው። ሁለቱም ቡድኖች ታዲያ አንተ ነቢይ ላለመሆንህ የመከራከሪያ ነጥብ ሊያረጉት ፈልገዋልና የቤተል መቅዲስን ቂብላ ስለዚህ ነው እሱም ተውና ወደ ካዕባ ዙር ያልኩበት ምክንያቱ ይላል። ኢለለዚነ ዘለሙ ሚንሁም ከእነዚህ ከተቃዋሚዎች ግፈኞችና በደለኞች የሆኑት ሲቀሩ ይላል። እንግዲህ እነዚህ ደረቆቹና ምንም በማስረጃ ሊሄዱ የማይፈልጉት አሁንም ብትዞርላቸው እሱ እንደፈለገ ነው በየቀኑ መመሪያውን ይቀያይረዋል እያሉ ማጥላላታቸውን አይተውም። በእውቀት ላይ የሚከራከሩት ግን ይሄ ነገር በሚለወጥባቸው ጊዜ የሚሉትን አጥተው ይቆማሉ ማለት ነው። የአይን አውጣ የሆነ ሰው ግን ማስረጃው ባያሰድም ዝም ብሎ በጉንጭ አልፋ ክርክር ሊቀጥል ይችላል። እነዛን ደግሞ ተዋቸው፣ የዛን ያህል ግምት አትስጣቸው ማለት ነው። ወላ ተክሸውም በእነዚህ ዟሊም የሆኑትን ያለ ማስረጃ ዝም ብለው የሚከራከሩትን አትፍሯቸው። ወክሸውኒ እኔ እንጌታችሁን ፍሩና በፍቃድ የተመሩ ወሊኡቲመ ኒዕመቲ አለይኩም እና ይህንን ቂብላ ከበይተል መቅዲስ ወደ ካዕባ የለወጥኩበት ምክንያቱ በእናንተ ላይ የለገስኩትን ጸጋ ለማሟላት አስቤ ነው ይላል። ማለት እንግዲህ ዲነል ኢስላም በሁሉም ነገር ራሱን የቻለ ሆኖ ሲያበቃ በቂብላ በኩል ግን የይሁዳ ጥገኛ ከሆነ ኒዓማው አልተሟላም ማለት ነው። እናንተ ያው ራስን የቻለ እንኳ ቂብላ የላችሁ እያሉ ሁልጊዜ የበታችነትን ለመጥቀስ ይጠቅማቸዋልና በእናንተ ላይ ጸጋዬን ለማሟላት ሲል ቂብላችሁም ራስን የቻለ እንዲሆን አደረግኩኝ። ወላአለኩም ተተዱን እና ጌታችሁ ወደ ፈለገላችሁና ወደ መረጠላችሁ አቅጣጫም እንድትመሩ በማሰብ ነው እና ይሄን ያደረግኩላችሁ ለሰዎች ይሉንታ ብላችሁ የኔን ትእዛዝ ቸል እንዲያስትሉ ይላል ማለት ነው። كما أرسلنا فيكم رسولا منكم يتلو عليكم آياتنا ويزكيكم ويعلمكم الكتاب والحكمة ويعلمكم ما لم تكونوا تعلمون فاذكروني أذكركم واشكروا لي ولا تكفرون يا أيها الذين آمنوا استعينوا بالصبر والصلاة إن الله مع الصابرين ولا تقولوا لمن يقتل في سبيل الله أموات بل أحياء ولكن لا تشعرون ولنبلونكم بشيء من الخوف والجوع ونقص من الأموال والأنفس والثمرات وبشر الصابرين الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون أولئك عليهم صلوات من ربهم ورحمة وأولئك هم المهتدون كما أرسلنا فيكم رسولا منكم ولتعين ويمتقين لهم والله جونوا إهني أدركت بنا أنت مكاكل ملك تنيا جنن بملاك ውለታችንን ካሁን ቀደም እንዳማላን ሁሉ ይላል እንግዲህ ነብዩ ከመምጣታቸው በፊት ይሁዶችና ክርስቲያኖች ነበሩ የሪሳላ ባለቤትነን ይያሉ ይኩራሩ የነበሩት አረቦቹ ግን የነሱ ጥገኛ ከመሆን እንደነሱ ኪታብ ይወርድልን እንደነሱ ነብይ ቢላክልን ኖሮ እኛም እናምን ነበር ብሎ ከመመኘት በስተቀር የሚኩራሩበት ነገር አልነበራቸውም ማለት ነው ታዲያ النبي يقول لنا أنت مرتن بملاك إراساتشون عند أشعلناتشو هلو عند جناد موبك إبلام كنسو بملاكيتنا راساتشون بمأسشان عند التقوروا أدرقنا الشويلة يطلو عليكم آياتنا إن إيبا مكاكلاتشو يتراكو نبي ينيان أنك سوچ يميان بلاتشو أدرقن بملاك النانسن اندتكمناتشو هلو اهنم بكي بلا راساتشون اندتشلو هادرن ويزكيكم تكفر مالتم تكديتنا كما اكارات تطلي ايو يبلغنا تكبارات النانسن اندتا راتشونا اندتا داتشو يمي چلي وانا نبي اندلاتن اللاتشو هلو ويعلمكم الكتاب يا الله نيجتاتشون كتاب يمي استمراتشونا والحكمة የራሱን ደሞ ጥበባዊ ትንታኔ የሚለግሳችሁ የሆነ ነብይ እንደላክ ነው ሁሉ ወይዓልሙኩም ማለም ተኩኑ ታለሙን ፈጠቃላይም እናንተ ቀደም ሲል ልታቁት የማትችሉትን ነገር ሁሉ በዲናችሁም ሆነ በዱንያ የሚያስተምራችሁ የሆነ መሪና አስተማሪ መርጠን በመላክ እንዲያከበርናችሁ ሁሉ አሁንም ደሞ በቂብላ ነጥነትና ራሳችሁን መቻለን አረጋግጥንላችሁ በማለት ውለታውን ያሟላል ማለት ነው። ፈቅሩን ያውቁርኩም ስለዚህ እኔን ጌታችሁን አውሱኝ አስተውሱኝ አወድሱኝ እኔም እናንተን አስተውታችኋለሁ ይላል። ማለት እኔ ያዘዝኳችሁንና የሚፈልግባችሁን ነገር በማክበርና በማሟላት ካስተውታችሁኝ እኔ ደግሞ ለእናንተ መልካም ወረታና ዲል በመስጠት አስተውታችኋለሁኝ واشكروا لي ولا تكفروا يمول الله جون ولتا امسجنوا انجي عطكادوين اني ولتا ينتقن يلقسكواتشو انانتكن بعبادة اطفاهم كالما لتاكشو ولتا ينبلتاكشو اندكراتشو يكواتر علنا يتلاكن عروق والتا توتن ما اني قارا يالاكشون قنين انك بجاهات تناكرو اني لنانت ملكان بوالكو قطر انانت دقمو ለኔ ምስጋና ነው ውዳሴ ያቀረባችሁ እንደሆነ ሁሉም ነገር የበለጠ ያማረና እየሰመረ ይሄዳል ማለት ነው። እና እንግዲህ አላህ Subhanahu Wa Ta'ala ከሰዎች የሚፈልገው ነገር የለም ግን ለሰዎች ጥቅም ሲል የሚጠቅማቸው ነገር ይነግራቸዋልና ያስተምራቸዋል። የታቸውን ባወሱና ባወደሱ ቁጥር እሱም ደግሞ በመልካም እንዳ የሚያስተውሳቸው መሆኑን የታቸውን በካሉና ባስተባበሩ በረሱ ቁጥር ደግሞ እሱም ከጥቅማቸው የሚያዘናጋቸው መሆኑን ነው የሚያስተውሳቸው ማለት ነው። ያ አይሁ الذين امنوا እናንተ በአላህና በመብቱ ያመናችሁ ወገኖች ሆይ استعينوا بالصبر والصلاه ለማንኛውም ለምትፈልጉት ነገር መጻካት በትግስትና በትግደት ተረዱና ታገዙ ይላል። እንግዲህ ሙእሚን የሆነ ሰው ማንኛውንም ነገር ለማገኘት በሚሞክርበት ጊዜ በጉልበትና በመፍጨጠር ብቻ ሳይሆን በትግስት ነው ያንን ነገር ለማገኘት የሚጥረው ማለት ነው። እንደገና ደግሞ በሶላት ሶላት በተጀደ ቁጥር ወደ ጌታው ስለሚቃረብ የሚፈልገው ነገር እንዲሳካለት መጀመሪያ ጌታው እንድጅጠናልና ያን ነገር ደግሞ ጊዜውን ጠብቆ እስከሚፈጸም ድረስ በትግስትና በተስፋ ይጠብቃል ማለት ነው። ኢንላላህ ማዕ ሳቢሪን አላህ Subhanahu Wa Ta'ala ከባሮቹ ታካሽ ከሆኑት ወገኖች ጋር ነው ወርዳታውና በንክብካቤው። እና አንድ ነገር በአንድ ቀን ሁሉ ነገር እንደተመኙት አይሟላምና አይሳካም። የምትፈልጉት ነገር ለማግኘት ወይም የምትፈሩት ነገር ለማምለጥ ትግስት ማድረግ አለባችሁ። በተጨማሪም ደግሞ ጌታችሁ ጋራ በየጊዜው በጸሎት እንድትገናኙ ሶላት ነውና ከሚወዳችሁ ኢባዳዎች ሁሉ ይበልጥ የሚያቀራርባችሁ ሶላትን በመስገድና በማስተካከል ለጉዳያችሁ መሳካት ተረዱ በማለት ይመክራል ማለት ነው። ስለዚህ ነብያችን አለይሂ ሰላቱ ወሰለም የፈለገው ችግር ቢያጋጥማቸው ትግስታቸው ወሰን የለውም ነበር ይባላል። እንደገና ደግሞ በጣም ፈታኝ የሆነ ችግር በሚያጋጥማቸው ጊዜ ሁሉንም ነገር ትተውት ወደ ሶላት ይዞሩ ነበር። በሶላት ውስጥ ጌታቸውን እንግዲህ ባክር ደግረትልኝ በሚሉ ጊዜ ወደ አሁኑ ፈረጃው እንደሚቀርብ ያውቁ ነበርና ማለት ነው። ሌላው ቆርቶ ጦርነት ላይ እንኳን አውደው ያላይ እያሉ ጦርነቱ በጣም የከበደ እንደሆነ መዋጋቱን ትተው ሶላት ይጀምሩ ነበር ይባላል። እና ዱዓቸውንም በጣም ያጠናክሩ ነበር። ይሄን ሲባል ያው ሰራዊቱን ውጊያውን እንዲያቆም ያደርጉታል ማለት አይደለም። ሰራዊቱ እየተዋጋ እሳቸው በጎን ጸሎታቸውን ይቀጥሉ ነበር ወዳውኑ አላህ ዲል ይሰጣቸው ነበር ማለት ነው። ወላ ተቁሉ ሊመን ይቅተሉ في سبيل الله اموات بل احياء እና በአላህ መንገድ ለእስልምና መከበር ብለው የሚጋደሉና የሚዋደቁትን ታጋዮች ደግሞ አጀላቸው ደርሶ ቢሞቱ እንደማንኛውም ሰው ሞቱ ብላችሁ እንዳትናገሩ ይላል አላህ። ወዳጆቹን ሲያከብር ሲሰብልላ በጂሃድ የሞቱትን ታጋዮች እና ሰማዓታት እንደማንኛውም ሰው ገሌ ባጭር ተቀጨ ሞተ ብላችሁ እንዳትናገሩ ሲሰብልላ የሞተ ሰው ሙታን አይባልምና ይላል። በልአህያኡን በእውነቱ እነዚህ በአላህ መንገድ የወደቁት ጀግኖች በእኔ ዘንድ ህያው ናቸው እንጂ ሙታን አይደሉም ይላል። ወላኪን ላ ተሽዑሩን እናንተ ግን ያው ነፍሶቻቸው ከአካላቸው ተለይተው በዲን ሆነው ስለምታዋቸው ከማንኛውም የሞተ ሰው የተለየ አይደለም ብላችሁ እንደ ሙታን ብትቆጥሯቸው እንኳ በእኔ ዘንድ ግን እንደ ሙታን አይቆጠሩም። ሙሉ ህይወት ያላቸው የዘላለም ህይወትን ያተረፉ ሰዎች ናቸውና የሞቱ አድርጋችሁ አትዩአቸው። ግን ይህን ስላችሁ በትክክል ያውቁመው የማይሄዱና የማይንቀሳቀሱ ከመሆኑ አኳያ እናንተ የማታውቁት ለየት ያለ ህይወት ነው የሰጠዋቸው ነው የሚለው። እና በአለም አልበርዘህ ይቺ በዱንያ ላይ ያለችው ህይወት እንግዲህ የመጀመሪያዋ ህይወት ትባላለች። ሰው ከህልፈቱ በኋላ ደግሞ በመቃብር አለም የሚያሳልፈው አለም አልበርዘህ መካከለኛው አለም ይባላል። ሶስተኛውና የመጨረሻው ደግሞ የቂያማ ቀን ተነስቶ የሚቀመጥበት ቦታ ነው ማለት ነው። ስለዚህ ወደ ሁለተኛው እርከን ተሻግረው ከእናንተ ተለይተው የማይንቀሳቀሱና የማይናገሩ መሆኑን ትተው እንኳ ሙታን መሆናቸውን መገመታችሁ ባይቀርም ከሌሎቹ ሙታን ለየት ያሉ ናቸው፣ እናንተ አታውቁም እንጂ ሕያው ናቸው። ስለዚህ እኔ ዘንዳ ህይወቶቻቸው ወይም መንፈሶቻቸው በመመደብና በመደሰት ላይ ነው የሚገኙት። በእናንተ በአካል መለየታቸውን አይታችሁ እነዚህ ለሞቱ ባጭር ተቀጩ ረገፉ እያላችሁ ስለ እነሱ ብዙ አታውሩ። እንዳውም የእነሱን ዲለኛ በሰጠን ብላችሁ ልትመኙ ይገባል እንጂ እንደ ሙታን አትቁጠሯቸውና አትዘኑ ነው የሚለው። እና ወላኪን ላ ተሽዑሩን ማለት የህይወታቸውን ሀቂቃ እናንተ አትረዱም አታውቁትም። ያው ከእናንተ መካከል መለየታቸውን በማየት ሙተዋል ማለታችሁ ባይቀርም እንደ ማንኛውም በሆነ ባልሆነ ምክንያት እንደሚሞተው ሰው አድርጋችሁ አትውሰዷቸው። ለጊዜው ህይወታቸው ታታሮች ቢለዩም በእኔ ዘንዳ ቋሚና ዘላለማዊ የሆነ ህይወትን ወርሰዋልና ነው የሚለው። ይህ እንግዲህ እነሱን ለማክበርና ደረጃቸውን ለማስተዋወቅ የተጠቀመበት አገላለጽ ነው። ወለነብሉወነኩም ቢሸይእ ሚነ አልኸውፊ ወልጁዕ ወነቅስ ሚነ አልአምዋሊ ወልአንፉሲ ወተመራት እናንተን አማኞችን ደግሞ በቃል አምነናል ስላላችሁ ዝም ብለን አናልፋችሁም፣ በእርግጥ እንፈትናችኋለን። ፍርሃት፣ ራብ እንዲሁም ደግሞ የገንዘብ ኪሳራ፣ የነፍስ መጓደል፣ የአዝመራ መጥፋት የመሳሰሉ የሆኑትን ችግሮች እያመጣን እንፈትናችኋለን። እነዚህ ሁሉ ፈተናዎች ሲፈራረቁባቸው የጌታቸውን ፍርድና ውሳኔ በጸጋ የሚቀበሉ የሆኑ አማኞችን ወበሽር ሳቢሪን ታጋሾች እስከሆኑ ድረስ መልካም እንዳበጀታቸው ዘንድ እንደተያዘላቸው አብስራቸው። እና ለዚህን የመሳሰሉ ፈተናዎች ያላለፈና ያልታገሰ ግን በቃል ወአማኝ ነኝ ስላለ ተቀባይነት እንደማይኖረው ነው ማለት ነው። እና ታጋሾችን አብስራቸው አለዲነ ኢዳ አሷበቱ ሙሲባ አንድ ፈተና አሁን ቀደም ሲል ከተጠቀሰው ሆነ ከሌላው በሚደርስባቸው ጊዜ አሉ ኢና ሊላ እኛ ራሳችን ለአላህ ነን ወኢና ኢለይሂ ራጂዑን እኛም በመጨረሻ ወደሱ ተመላሽ ነን በማለት ራሳቸውን የሚያጽናኑና የሚታገሱ የሆኑትን አማኞች በመልካም እንዳ አብስረልኝ ይላል። ኡላኢካ አለይሂም ሶላዋቱ ሚን ረቢሂም እና ፈተና በሚደርስባቸው ጊዜ ራሳቸውንም ሆነ በእጃቸው ያለውን ነገር ለአላህ ነው በማለት ራሳቸውን የሚያጽናኑ የሆኑት ሙእሚኖች በዚህ መልክ እንግዲህ እስከተቀበሉት ድረስ የአላህ ረህመት ለነሱ እንደሚሆንላቸው ነው። ወራህመቱን ጸጋውም ከነሱ ጋር ነው። ወኡላኢከሁም ሙህተዱን ትክክለኛውንና ቀናውን እስላማዊ ጎዳና የተመሩትም እነዚህ ብቻ ናቸው በማለት እመሰክርላቸዋለሁ ይላል አላህ Subhanahu Wa Ta'ala። እንግዲህ አንድ ሰው ሙእሚን ነኝ በሚልበት ጊዜ በኢማኑ የሚያጋጥመውን ፈተና በጸጋ ካልተቀበለና በቆራጥነት ካልተወጣ በቃል ብቻ ማይነኝ ማለቱ በቂ አይደለም ማለት ነው። የተለያዩ ፈተናዎች በህይወታቸው በንብረታቸው በዲናቸው በሚደርስባቸው ጊዜ እኛ ራሳችን ያላህነን መመለሻችንም ወደሱ ነው ብለው ራሳቸውን የሚያረጋጉና የሚያጽናኑ የሆኑ ተአማኞች በጌታቸው ዘንዳ ሶስት አይነት ወረታ ይኖራቸዋል። አንደኛ ሶላዋት የአላህ ምህረትና ረህራዬ ይኖርላቸዋል ማለት ነው። ወራህመቱን ሁለተኛ ደግሞ የአላህ ጸጋና ትሩፋት ይገባቸዋል። በሶስተኛ ደረጃ ደግሞ ትክክለኛውን መንገድ የተመሩ እነሱ ናቸው የሚል ማረጋገጫ ይሰጣቸዋል ማለት ነው። እና ኒዕመል ዒድላኒ ወኒዕመት ኢላሁ አሉ ዑመር ብን ኸጣብ ይባላል። ሶብር በማድረጋቸው ሙእሚኖች ሁለት ቅርቃብና ከላይ ደግሞ መለጠፊያ ተሰጣቸው አሉ። እና ሶላዋቱን ወራህመቱን የሚለው እንደ ቅርቃብ አደረጉት ሁለት ግን እንደገና ወኡላኢከሁም ሙህተዱን የሚለው ደግሞ በጀንብና በጀንብ ላይ የሚለጠፈውን ጭነት አስመሰሉና በሶብር ሰበብ ሶስት አይነት አጅር ማግኘታቸው ሙእሚኖች ምንኛ አስደሳች ነው በማለት ገለጹት ይባላል። ቀጥለውም እኔ አንድ ፈተና በሚያጋጥመኝ ጊዜ ጌታዬን አመሰግናለሁ አሉ ይባላል። ለምን ሲሏቸው ሶስት ነገር ያስከትልልኛል አንድ ሙሲባ ሲመጣ አሉ። አንደኛ ያ ሙሲባው ብዙ ጊዜ በዲና የሆነም በዱንያ ነው እንጂ በዲና ለመሆኑ አንድ ኒዓማ ነው አሉ። ሁለተኛ ደግሞ የሙሲባው መጠንና ክብደት ካለበት ደረጃ በላይ ሆኖ አለመምጣቱ ከዛ በላይ ቢከብድ ኑሮ አስቸጋሪ ይሆን ነበርና አሉ። ሶስተኛ ደግሞ በሙሲባው ሰበብ አጅር የሚገኝ መሆኑ የሶስት ድርብርብ የሆኑ ምንዳዎች ስለሚገኝበት እንዳው ሙሲባ ባጋጠመው ቁጥር እንደኔ አማርጌ ነው የሞተውና ጌታዬን የማመሰግነው ይሉ ነበር ይባላል። ስለዚህ እንግዲህ ሙእሚኖች ፈተና በሚያጋጥማቸው ጊዜ ራሳቸውን ማጽናናትና አላህ ያመጣውን ፈተና በጸጋ መቀበል ለድርብርብ ምንዳ የሚያበቃቸው መሆኑን ነግሮናልና በዚህ መልክ ነው ራሳችንን መምራት የሚገባን ማለት ነው። እንደገና በሌላ አባባል ወለነብሉወነኩም ቢሸይኢን ሚነል ኸውፍ ማለት ጦርነት እንደሚያስፈራራችሁ እንፈትናችኋለን ተብሏል። ኸውፍ ማንኛውም ፍርሃት ሳይሆን በጥላት በኩል ዘመቻ ይከፈትባችሁና እንድትሸበሩ ትደረግና ትፈተናላችሁ። ወልጁዒ ደግሞ በህራብ ማለት በጾም የምትበሉት የምትጠጡት ቤት እያለ ለእኔ ብላችሁ ጡሙና ተራቡ ተጠሙ ብዬ ፈትናችኋለሁ ማለት ነው። ወነቅሲ ምን አልአምዋል ማለት ደግሞ ከገንዘባችሁ ቀንታችሁና አብዱላችሁ ዘካ ክፈሉ ወይም ሰደቀተል ፊጥርና የመሳሰሉትን ግዴታዎች ተወጡ በማለት እንፈትናችኋለን። ወለአንፉሲ በነፍሳችሁ ደግሞ በህመም ወይም ደግሞ በአካል ጉድለት በመሳሰሉት ትፈተናላችሁ። ወተመራት ማለት በልጆች ሞት ልጆች እንግዲህ የህይወት ፍሬ ናቸውና እነሱን የሚወደዱትን ልጆች ነጥሮ በመውሰድ ትፈተናላችሁ። እነዚህ ሁሉ ፈተናዎች ደርሰውባችሁ የታገሳችሁ እንደሆነ ወበሽሪ ሷቢሪን ለእንዲህ አይነቶቹ ታጋሾች በመልካም እንዳብስራቸው ማለት ነው።